الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. ባለፈው እስከ 11ኛው ጥያቄ ድረስ አይተናል። 12ኛው ጥያቄ هل هذه الجماعات تدخل في ال 72 فرقة الهالكة؟ እነዚህ ጀማዓዎች ፍርቃዎች ማለት ነው በ72ቱ ቡድኖች ውስጥ ይገባሉ ወይ? እነዛ ይጠፋሉ እሳት ይገባሉ የተባሉት 72ቱ ቡድኖች ይገባሉ ወይ? እንደነ ተብሊግ اخوان المسلمين صوفية يمثلوا ቡድኖች ማለት ነው። الجواب نعم او كل من خالف اهل السنة والجماعة اهل السنة والجماعة يتقارن بودن كله ممن ينتسب الى الاسلام ورسلمنا يميتقى بودن بمولو مسلمنا يميل كله اهل السنة والجماعة في الدعوة بدعوة زوريا كتقارن دعوة بمية درقبات شونة تبوش ليهون شلال ويم دقمو يدعوة كهيد بلو بمية ذات شو أكهيدو تنا من قدوش أو في العقيدة ويم بعقيدة رقد بعقيدة قداي كأهل السنة والجماعة عقيدة وجه لن عقيدة ميكة تلكهنا أو في شيء من أصول الإيمان ويم كأمنة مسارة وجه السبعان دو أهل السنة والجماعة ميكة الرنكهنا وصول الايمان سبال اركان الايمان نايم تسلط مالك فانه يدخل في ال 72 فرقه سباه لتوبرنوش في جبل منن ميهون من يدرو بودن ميهون اهون كغيزه بهالا يمطا ميهون ودفيت يمفطرن بيهون بودن بيهون مالك بالنزي نقبوت اهل السنه والجماعه ان كتقارنه سباه لتو في جبل ويشمله الوعيد بحديثنا بالقران يالو زاتا يا تقاللوال يا كاتتوال ويكون له من الذم والعقوبه بقدر مخالفته يا بودن غلسبم كهونه يا غلسب يكون له من الذم والعقوبه كوقسانا كقطات درشا ينوروال يا درشاو يقطاتنا يا وقسا درشاو بقدر مخالفته حقا بمصاررو لك نو ميهونو بطام كحق يراقه كهونه يا السنه والجماعه منهج ሙሉ በሙሉ የሚቃረን ከሆነ እንዲሁም ደግሞ ተቃርኖ ተቃውሞ አነስተኛ ከሆነ እንደየጠመቱ መጠን ቅጣትና ወቀሳ ይገባዋል ይላሉ። እዚህ አላህ ለኛ ይፈቀደልን አንድና አንድ መንገድ ብቻ ነው ለነከተለ የሚፈቀደልን ብቻኛው መንገድ የነብዩ ሰለላሁ ዐለይሂ ወሰለም እና የሰለፎቻችን መንገድ ብቻ ነው። ከዚያው ይጣለው በሙሉ ተህተትና ጥመት ነው የሚሆነው ማለት አስራ ሁለተኛው አንዳንዶች ግን ምን ይላሉ? እነዚህን በእስልምና ውስጥ ያሉ ክፍፍሎችን እንደመደጋገፍ ብናያቸው ጥሩ ነው የሚለው አሉ። ይሄ ማለት ተብሊጉ ውጭ ያለውን ሰው ዳዕዋ እያደረገ እየሰበሰበ መስጊድ ያመጣል፣ ሌላው ደግሞ መስጊድ ውስጥ ያስተምራል። አንዳንዶች እንደሚሉት በዘመናዊ አገላለጽ ማለት ነው። በአማራ አገላለጽ ምን ይሉታል? እነሱ ፈርስት ኤድ ናቸው። አንተ ሰርጀሪውን ታካሂዳለህ ይላል። ቀዶ ጥገናውን ማለት ከመስጊድ ወደ መስጊድ ያስገቡልሃል። ከዛ በኋላ አንተ ዳዕዋ ታረግለታለህ። እነሱንም አትቃወም፣ ውጭ ያለውን እያስገቡ ነው። አንተንም አንቃወምህም፣ ውስጥ ያለውን አስተካክል። እንደዚህ አይነት ሐሳብ ያላቸው ሰዎች አሉ። ግን ይሄ ስህተት ነው። ይሄ በጣም ትልቅ ስህተት ነው። ለምን? ሁለት ቡድኖች በተለያየ በማይጣጣም አቋም ላይ ያሉ ተደጋግፈው ሊሰሩ አይችሉም። ይሄ ነገ የውል ቂያማ አላህ Subhanahu Wa Ta'ala ፊት የሚያስጠይቅ ጉዳይ ነው። እነሱ የሚያመጡትን ሰዎች ብቻ እየተቀበሉ እየተረከቡ ለነሱ ዳዕዋ ማድረግ፣ ግን አምጪ የሚባሉት ሰዎች የተሳሳቱ መሆናቸውን እያዩ ዝም ማለት ይሄ አላህ ዘንድ አስጠያቂ የሆነ ነገር ነው። ወአንፉተኩም ወአህሊኩም ናራን ያለው አላህ ለነሱም ዳዕዋ ማረግ ያስፈልጋል። በተጨማሪም ደግሞ እነሱ የሚያመጡትን ሰው መስጊድ ላለው ሰው የሚያስረክቡ ይመስለናል? አምጥተው መስጊድ ያላችሁ መሻይኾች እስኪ ተረከቡን፣ ከመጥፎ ቦታ እነዚህን አምጥተንላችኋል፣ እናንተ ዳዕዋ አርጉላችሁ፣ እኛ ዒልም የለንም፣ እናንተ አቅሯችሁ ነው የሚሉት? አበደን ይሄን ነው። በራሳቸው መንሐጅ በራሳቸው መንገድ ላይ እንዲጓዙላቸው ነው የሚፈልጉት እንጂ እነሱ የደከሙበትን ከስንት ጓሮ ጎርጉሮ ያመጡትን ሰው አያስረክቡም እንዲህ በዋዛ ማለት ነው። ይሄ ሙሐን ነው እነሱ ዘንድ የማይታሰብ ነው። ይልቁንስ የእነሱን መንገድ እንዲከተልና ነገ ከነገ ወዲያ በእነሱ ጠሪቃ በእነሱ መንገድ ላይ እንዲጓዝ ነው የሚፈልጉት። ይሄ ሊሆን የማይችል ሙሐል የሆነ ነገር ነው ማለት ነው። 12ኛው ጥያቄ هل من تسمى بالسلفي يعتبر متحزبا سلفي تبلو يتطرسو متحزب شفرنيا اسلمنان كفافا يتبلو ليكوطر يشلال وي نميلو صياكيو الجواب التسمي بالسلفيه بسلفية مترس بسلفية منها الشكل سيمهن مجلس عندسو إذا كان حقيقة بحقيقة كهنا يتطرو ونسي سلفوش منها جتكت لهنو كهنا سلفين يميلو لا بأس به إهي من مشقر اللوم أفاتي اللوم عندهم يمي برسا تانقرنو. أما إذا كان مجرد دعوة ዝም ብሎ ዳዕዋ ብቻ ሙግት ብቻ ከሆነ ግን ሌላም መንገድ እየተከተለ ዝም ብሎ በስም ብቻ እኔ ሰለፊ ነኝ የሰለፎችን መንገድ ነው የምከተለው ማለት ከሆነ فإنه لا يجوز له أن يتسمى بالسلفية ኢሰው بسلفية ሊጠራ ሊሰየም አይፈቀድለትም ክልክል ነው وهو على غير منهج السلف እሱ ከሰለፎች መንሃጅ ውጭ ባለ መንገድ ላይ ሆኖ እኔ ሰለፊ ነኝ ቢል ይሄ ምንም ትርጉም የለውም አይፈቀድለትም እየዋጨ እያጭበረበረ ነው ያለው። በትክክል ተከትሏቸው ከሆነ ግን እኔ እነሱ ተከታይ ነኝ ቢል ይሄ ዲንን መከፋፈል አይባልም። ባለፈውም እንደተነጋገር ነው ሰለፊያ የሰለፊያን ጀማዓ ወይም የአህሉ ሱና ወልጀማዓ ቡድንና የሌሎችን ፍርቃዎች በእኩል አይን ልናይ አይገባም። የአህሉ ሱና ወልጀማዓ ቡድን እንደ ፍርቃ ሳይሆን የሚቆጠረው እንደ ጀማዓ ነው። ድሮ በነበረው መንገድ ላይ የሚጓዝ ከጊዜ ወደ ጊዜ ስሞቹ እየተቀያየሩ ቢመጡም እንኳን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያልነበሩ ለምሳሌ እንደ አህሉ ሱና ወልጀማዓ ሰለፊያ አህሉ الاثر الطائفه المنصوره الفرقه الناجيه እነዚህ የመሳሰሉት ስሞች ትናንት ዳዕዋ ላይ እንደተነጋገርነው ከሙብተዲዑስ ለመለየት የመጡ ስሞች ቢሆንም እንኳን አዲስ አመለካከትን ይዘው የመጡ ስያሜዎች አይደሉም። ጥልቁ ትኩረታቸው አህሉ ሱና ወልጀማዓዎች በጥንሳ ሐሳቡ ነው። የአህሉ ሱና ወልጀማዓ መንሃጅ በውስጡ ባካተተው ነገሮች ነው እንጂ ስያሜው ላይ እንደ ጥንሳ ሐሳቡ ትኩረት አይሰጡም። እነዚህ ሁሉ በዓለም ያሉ ፍርቃዎች በሙሉ ቢጠፉ አህሉ ሱና ወልጀማዓ የሚለውም ስም አብሮ ይቀር። ምንም ፍርቃ ሳይኖር ሁሉም ሰው አንድ የእስልምና መንገድ እየተከተለ እኔ አህሉ ሱና ነኝ መባል እንደገና ሌላ እስልምና መከፋፈል ነው የሚሆነው። ዛሬ ግን ሁሉም ቡድን የተለያየ አመለካከት ይዞ የተለያየ መንገዶችን እየተከተለ በተለያየ ስያሜዎች እየተጠራ ስለሆነ ከነዛ ሰዎች ለመለየት አህሉ ሱና ወልጀማዓ የሚለው ወይም ሰለፊያ ሰለፊይ መባል አው አህሉ الاثر الطائفه المنصوره የመሳሰሉት እነዚህ ሁሉ ስያሜዎች ያስፈልጉናል ማለት ነው። فالأشاعرة مثلا لمثالي أشعرية وشن بن الملكة يقولون إلى أشعرية ملت أبو الحسن الأشعري يمي بالو قلة رحمه الله يقوى قوام بودن سوهي أن بودن كاقوى قوام بوهلا مترش علي عندما يوات أشواوك أو طبتو يهل السنة والجماعة من قد تكتلون يموتوا رحمه الله كذابوها لقن يسو تكتايوش يسو من قد أن لكم بلو الزوال بهم سأسمى اللي يقنيل يقولون إلى الله نحن أهل السنة والجماعة إنيا أهل السنة والجماعة نن إلى الله إنيانا أهل السنة هنا وهذا غير صحيح هي تككل هذا اللم مكنياتهم لأن الذي هم عليه ليس هو منهج أهل السنة والجماعة مكنياتهم من نفسها اللبات أقوام منقد يا أهل السنة والجماعة منهج منقد أيضا اللم بزوك أهل السنة والجماعة وشقا የሚቀረኑ አቋሞች አሏቸው። ለምሳሌ በሲፋ ብንመጣ በአላህ ባህሪ ዙሪያ አላህን ባህሪ በማጽደቅ ዙሪያ አሽዓሪያዎች ለአላህ የሚያጸድቁት ስንት ባህሪ ነው? ሰባት ባህሪ ብቻ ነው። እነዛንም ባህሪዎች በራሳቸው አስተረጓጎም ነው የሚተረጉሟቸው። በዚህ ካህል ሱና ወልጀማዓ ጋር ይቀረናል። ከሰባቱ ውጭ ያሉትን ባህሪዎች አይቀበሉም፣ አይስማሙባቸው። እንዲሁም በኢማን ዙሪያ ብንመጣ አሽዓሪያዎች ዘንድ ኢማን ማለት ምንድን ነው? አልኢማኑ ወዕቲቃዱን ቢልቀልብ። ኢማን ማለት በልብ ማመን ብቻ ነው ዋናው ነገር ማለት። አንድ ሰው የሆነን ጥፋት አጥፍቶ ሰርቶ ይሄ ሰው ካፊር ነው ተብሎ ፍርድ የሚሰጥበት ያ የሰራው ስራ ከልቡ ጋር ግንኙነት ከኢቲቃዱ ጋር ግንኙነት ሲኖረው ብቻ ነው ብላ ያስባል። ሐታ ምን እስከ ማለት ደረጃ እንደው ይሄ በአሽዓሪያ ብለን ባንገድበው ይሄ አመለካከት ከሙርጃዎች የተቀዳ የተወሰደ አመለካከት ነው። ስራ ከኢማን አይገባም ከሚሉት ሙርጃዎች ማለት ነው። ሙርጃዎች ምን የሚል አቋም አላቸው? እምነትን በልብ ላይ ስለሆነ የሚያንጠለጥሉት አንድ ሰው ነብይን በጥፊ ቢመታ ወይም ነብይን ቢገድል ካፊር ነው አይደል? ሙርጃዎችም ዘንድ ካፊር ነው። እነሱም ካፊር ይሉት ግን የከፈረው ይላል بمجرد الفعل አይደለም። ግድያ የሚባለውን ወንጀል በመፈጸሙ ብቻ አይደለም ወይም በመማታቱ ብቻ ሳይሆን ይሄ መማታቱና መግደሉ ከልብ ጋር ግንኙነት ስላለው ነው። ይሄ ሰው ይሄን ነብይ የመታው ስለናቀው ነው፣ የገደለው ስለናቀው ነው፣ የሱን መልእክት ስላልወደደና ስለጠላ ነው። ስለዚህ ይሄ መጥላቱ ነው የሚያከፍረው እንጂ መማታት ወይም መግደል የሚባለው ነገር ስራው በራሱ ብቻውን ሊያከፍር አይችልም የሚል አቋም አለ። ይሄ እንግዲህ በኪታባቸው ላይ ተመዝግቦ የተቀመጠ ነው። ከእንደዚህ አይነቱ የሙርጃ አመለካከት ነው እንግዲህ አሽዓሪያዎች በኢማን ተፍሲር ዙሪያ አቋማቸውን የቀዱትና የወሰዱት ማለት። كذلك المعتزله معتزلاዎችም እንደዚሁ ይሰሙና አንፍሰሁም بالموحدين ራሳቸውን ሙዋሂዶች ብለው ይጠራሉ። ሙዋሂድነን በተውሂድ ላይ ያለነን ሽርክን የምንረክነን ብለው ይጠራሉ። ግን الاسماء لا تغير الحقائق ثم ምንም ሐቂቃን እውነታን አይቀይርም። ዝም ብሎ መስየሙ ብቻ አይጠቅምም። በአባባልም ደረጃ እንደተባለው ሁሉ የደዒ ወስለም ቢለይላ ሊለይላ ወለይላ ላ ተቅሩ ለሁም ቢዛካ ሁሉም ለይላ ጋር መገናኘትን ይሞግታል። ከእሷ ጋር ግንኙነት አለኝ ለይላ የኔ ናት እያለ ይሞግታል፣ ይከራከራል። ወለይላ ለይላ ግን ላ ተቅሩ ለሁም ቢዛካ በዚህ እነሱ በሚሉት ነገር አትስማማም። ለማናቸውም እውቅናን አልሰጠችም፣ በማናቸውም ጓደኝነትም አትስማማም። እነሱ ግን ይጣሉባታል። የአህል ሱና ወልጀማዓ መንሀጅ ልክ እንደዚህ ነው የሆነ። ሁሉም እኔ ነኝ የአህል ሱና ወልጀማዓ ይላል። እነሱ ግን በሁም አብዓዱ ሚን መንሀጅ አህል ሱነት ወልጀማዓ ቢከቲር፣ ከአህል ሱና ወልጀማዓ መንሀጅ በጣም የራቁ ነው እያለ ማለት። فالذي يزعم انه على مذهب اهل السنه والجماعه باهل السنه والجماعه منهج لا يميل ثو يتبع طريق اهل السنه والجماعه يا اهل السنه والجماعه وتشم منجد يكتل عبرو دغمو غن لغن ويترك المخالفين مخالف يهونو سوتين دغمو يتوال مخالف مالك حقن ميقارنو يهونو سوت يتوون ميهدو انجي كلونم اناغبس بتوالين ይሄ የአህሉ ሱና ወልጀማዓ መንሀጅ ከሰላለው ማለትና ሙስሊም ነኝ ማለት ተመሳሳይ ነው። አንድ ሰው ሙስሊም የሚሆነው በምንድን ነው? በሸሃደቱ አላ ኢላሃ ኢላላህ ነው አይደል? አሽሀዱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ የሚሉትን እነዚህን የሸሃደተይን የምስክር ቃላቶች ከተናገረ በኋላ ነው ሊሰልም የሚችለው። አስሉ ሙስሊም ከሆነ ደግሞ መናገር አይጠበቅበትም። እኔን ተሕቂቅ ማድረግ ነው በልቡ ማመንና በተግባር ማረጋገጥ ነው የሚጠበቅበት። ካፊር የሆነ ሰው ግን እነዚህን ብሎ መስክሮ ተናግሮ በልቡ ማምኖባቸው ወደ ተግባር መቀየር አለበት። አሁን ይሄ ላ ኢላሃ ኢላላህ የሚለው ንግግር ላይ ስንመጣ ሁለት ነገሮችን ይዟል። ምን? አልኢማኑ ቢላህ በአላህ ማመን፣ በአላህ ብቸኛ እውነተኛ ተመላኪነት ማመን። ወልኩፍሩ ቢጣጉት በጣዖቶች መካድን በውስጡ ይዟል። ላኢላሀ ስንል ከአላህ ውጭ ያሉ ነገሮችን መጥፎ ነገሮችን ጥርግርግ አድርገን መተውና ማጥፋት ያለብን መሆኑ ነው የሚጠቁሙ። ኢላላህ ስንል ደግሞ ኢትባት እናደርጋለን። የአላህን ብቸኛ እውነተኛ ተመላኪነት እያረጋገጥን እዚህም ስንመጣ አንድ ሰው አህሉ ሱና ነይ ካለ በትክክል የአህሉ ሱና ወልጀማዓ መንሃጅ ይከተላለው የሚል ከሆነ በእነሱ መንገድ ላይ መገኘት አለበት የእነሱ መንገድ የሚቃረኑ ሰዎችን ደግሞ መተው አለበት እጂ ሁለተኛዋ ልትሰመርባት የሚገባ ንግግር ነው የእነሱ መንገድ የሚቃረኑ ሰዎችን መተው አለበት መጥላት ያለባቸውን ሰዎች መጥላት አለበት መራቅ ያለባቸውን ሰዎች መራቅ አለበት ይሄ ራሱ መንሐጅ ነው እንጂ አንድ ሰው አህሉ ሱና ነኝ ይያለ እኔ ሷሐቦች ተከታይ ነኝ ይያለ ስለ ቢድዓት ይነሳ ቅር የሚለው ከሆነ ይሄ ትክክለኛ አህሉ ሱና አይደለም ይሄ በጣም ልብ ሊባልበት የሚገባ ነው አንዳንድ ሰውኛ አህሉ ሱና ነን እኛ ወደ ተውሂድ ዳዕዋ እናረጋለን የሷሐቦችን መንገድ ነው የምንከተለው ይላል ከዛ በኋላ እገሌ ሙብተዲዕ ነው ይሄ ነገር ቢድዓ ነው ተጠንቀቁ ሲባል እስልምናን አንከፋፍል ይላል እነዚህ ከዛሬ ስንት ዓመት በፊት የሞቱ ሙስሊሞችን ከስራቸው ጋር የተገናኙ ሰዎችን ስም አናንሳ አንተቻቸው ሙስሊሞች ናቸው አልከፈሩም እያሉ ከሙብተዲዖች ዘብ የሚያደርጉ የሚከላከሉ ሰዎች አሉ ይሄ ኸጣ ነው አቡበክር ብን ዓያሽ የሚባሉት አንድ ቀደምት ዓሊም ማን ሱኒ ተብለው ተጠየቁ በጣም ይሄ መሰረታዊ የሆነ ነገር ማን ነው ሱኒ ማለት ሱና ተከታይ ማለት ሲባሉ ምን አሉ الذي اذا ذكرت الاهواء لم يغضب لشيء منها ሱኒ ማለት ስለ ቢድዓ ሲነገር የማይቆጣ ነው ስለ ሙብተዲዕ ሲነገር የማይቆጣ ስለ ቢድዓ ሲወራ እየተቆጣ ነው አህሉ ሱና ነው ይብላ አህሉ ሱና አይደለም ሽርክ ሲጠለጠል የሚቆጣ እየተቆጣ እኔ መውሂድ ነኝ ቢል እንዴት ይሄ ይቻላል እኔ በሱና ላይ ቢል እንዴት ይታሰባል ስለ ተውሂድ ሲነገር ቅር ይያለው ስለ ሱና ሲወራ ስለ ፍርቃ ሲነገር ቅር ይያለው እኔ አህሉ ሱና ነኝ የሷሐቦችን መንገድ ነው መከተለው ይሄ የሚያስኬድ ነገር አይደለም አህሉ ሱና ነኝ ካለ የአህሉ ሱና ወልጀማዓ መንሃጅ የሚቃረኑ ሰዎችን በሙሉ ቡድኖችንም እርግፍ አድርጎ መተው አለበት በተቀመጠው መመሪያ መሰረት ማለት اما انه يريد ان يجمع بين الضب والنون ايه سويه ضب النون مسبسب ميفلك كهونما ضب مالك وكلوم ايه يب انسسانو نون مالك دغمو عسامل عسانا وكلوم باند لا بري انوراتشوالو عند ارغي انوراتشوالو ميل كهونا كما يقولون بابا بالدرجه اندمي يبالو أن يجمع بين دواب الصحراء ودواب البحر كيف سنستان النا يبهر انستان باند لا يسبسب بما نورش لالهم وين يجب سن يتاسقبتو بحر استاسقبتو مال سايموت لأقوي أو دقمو يبهر كبهر أو سفاشاون توكل لغا يوكل لغا يوكل لغا يقبا لي نور مال يتنفسا اندازي ملك هنا قنال فلا يمكن هذا ይሄ በጭራሽ ሊሆን የሚችል ነገር አይደለም አው يجمع بين النار والماء في كفه وين ደግሞ ወሃና ሳትን በአንድ ኪፋ ላይ በአንድ ሳህል ላይ ተበስባለው የሚል ከሆነ ኪፋ ማለት የምላስ የሚዛን ሳህን ነው ከቃና ግራም የሚቀመጥበት ሳህኑ ኪፋ ተብሎ ይጠራል አንድ ሳህል ላይ ወሃንም ሳትንም ማስቀምጣለሁኝ ምንም አይሆኑም ተስማምተው ይኖራሉ ብሎ የሚያስብ ከሆነ ይሄ በጭራሽ ሊሳካ የማይችል ነገር ነው ለክ እንደዚህ ሆነው ይሄም ማለት እንዴት ነው ቢድዓ እየሰራ ስለ ሱና ሲነገር እየጠላ ስለ ቢድዓ ሲወገዝ እየጠላ እኔ አህሉ ሱና ነኝ የሚል ከሆነ አብረው ሊሄዱ የማይችሉ ነገሮችን እየተበሰበ ነው አያስኬድም ቢድዓንም መጥላት አለበት ሱናን መውደድ አለበት ሙብተዲዖችንም መራቅ አለበት ሱኒ የሆኑ ሰዎችን ደግሞ መቅረብና መውደድ አለበት ማለት فلا يجتمع اهل السنه والجماعه اهل السنه والجماعه يتسببون مع مذهب المخالفين لهم كنسوا بعقيده بملكات كمي قارنواچو بودنوس غا ايتسببون عند ايهونو كالخوارج مثال خوارج السني مثل والمعتزله معتزله السني مثل والحزبيين ماننيوم حزبي باتقال اي صفرنيا يونا لاند گلسب ميوگن لهونا ملكات وگنو የተቋቋመን ቡድን ሁሉ ያ አመለካከቱ ካህሉ ሱና ወልጀማዓ መንሃጅ ጋር የሚቃረን ከሆነ አብረው አይተባበሩም ممن يسمونهم المسلم المعاصر باهم ساس زمناوي مسلم يالو كم يدروا جامل إزي النت عند الزاتة دربو تاسبو زمناوي مسلم النت ثم من دنو بقى دين على ما أدرك ما قرارات إمن أو يادرقو يتقرطو يلات جمال سريني يقصتو أو رقمو ترش ملسل تادرقو تيمن بيكانو بك بالكو تر إياد أفاديمون كدين الإسلام شعائر رقو شوط إمن أصدق سرين أصدق سيبالي دين الإسلام وانو لبن إمام بلبنو إياد لندمو جاوش عندي دينون يشاشالو تمي مثلا جوال بليلا بكل سنة مدادقمو صحابو تشوفه دوبت من قد النهير سيبال هذا اللم وقتوهون يتكنولوجي وقتنو سياسة ما وقع اللبن بوليتيكا ما وقع مرداسة اللبن زاري الإسلام ميتكمو عند الزهنة فاكا هيرنو يعني صحابو تشو زمن النعين يا زمن عند اينة هذا اللم فلزي لزمنو تسمامي هون عكا هير ما سكمت اللبننا بند الزهنة عكا هير نومي هيري يا اللبن ايالو يتلاقي من قدوش النقفو بس زمن قر لا يمقواز من بلو يتارتال إيه زمناوي مسلم النسي لتال يعني من قد مكارن دك مؤمني لتال ولا كري لتال فخلفنا رجعيانو إيه نيانو سكتك لن يبلو ياستبالو كان لزهنة برنوسقا عن دايهنم أهل السنة والجماعة وهو الذي يريد أن يجمع ضلالات أهل العصر مع منهج السلف إيه معاصر زمناوي يتبالو مسلم وين من السلم الناملوك يا زمنون تأمتوش بمولوك أهل السنة والجماعة منهج قال يسبسب المفلق كل من حب ودب كل من يبرغون يتنقفاك سون هلو مسلمنا يسكال درس أبشر أنت أخونا أنت وندماتنا أنت صاحبنا أنت قوادينيتنا أبشر بتوصلوا ندبوش بن الله يمنقوا بتسمع ما نبتنا قرلي نتعاون فيما اتفقنا فيه ويعذر بعضنا بعضا فيما اختلفنا فيه هي بإخوان المسلمين بودنوس بطعم لتلك مفكر تدربو يورا بس تسمع ما نبت نقر لا ينرد عدال عند بو نبت نقر لا يندقى قفال بس لا ينبت نقر لا يدقمو عذر النسات عدال عن الراراكم عن التشاشم عن التلالة فهين يدرقو اي هين ناس تولي هون شلال يعني يودقمو هين نالو هين ناس تولي هون شلال اي تبابا عذر اي تسطاطا ندو اي تشاشو تقاقو منور بستامل هي كقرآن قامي قاتنو اي حبابا من كميلة قرآن انكسكا فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خيره وأحسن تأويلا بالله فهنا نقر لاي بس تقاتكو تستقبابو بس كارو وده يتملسو تنال وده قرآننا وده حديث ملسو تنى فكتك لن يويتون دهنا أوقو وما اختلفتم فيه من شيء فحكمه إلى الله هنا نقر بس اللايو بس تستقبابو بس كارو فردو وده اللهنا وده قرآن نقلو فنقر اللي لابو تال فقرآن إذا نقر فردي فلقال فكتك لن يهونونا مدفو يهونو بقرآننا بحديث مسارتي اللي يالنجي كل معوصية بابا لعذرية تستطاع تبا الله قدعي يأمن بلن عذر من استطاع الله يأمن الله يونجل إن يأمن تبيوتنا أن عذر ستنوم من الفو الله كتوالو إياك نبي صلى الله عليه وسلم عند ميكا تأيتنا قروا إن عذر ستنوم لنا إيه ميسكير نقرى للم أو عذر من استطاع تبا تشو نتبو تشالو ثم من دنو فمن أين تبدا إلينو بأحكام قدعي عقيدة نكبالهن قدعي وسعذر النستطاعتال عندو كرقوع قد تصل الجيني يزال لو كالا إهن يودقم الجيني لكال لو كالا عذر استطاعتال الجيني ملكو الجيني ميزون أكبرو أما لكاكتون أكبرو التي نورال السبيع السقدو يكسلال الجيني ملكو مدمو لميزون للزومة ولتم تتبابرو ينورال أنت أنت جسل لك الجازو جلك كون أنت مبتدعنا أنت كافرنا أنا إن أنت عبرنا عند ليل النهر أنشل أنت بتستقر صلاة فكثيها لتقدم للو أي قبل هي عقيدة قد يسل لهم أما بعقيدة قد يليكم نقل عذر ما استطاعت ميبان نقر يلم بعقيدة قد يلو نقر من دنو የተሳሳተው ሰው ስህተቱን አውቆ እንዲታረም ማድረግ ነው። ስህተቱን አርሞ ወደ አንዱ ሐቅ መምጣት አለበት። እንጂ በአቂዳ ጉዳይ ሁለት ሐቅ የለም። በፊቂህ ጉዳይ ግን ሁለት ሐቆች ሊኖሩ ይችላሉ። አላህ ዘንድ አንዱ ነው ሐቅ። ግን አላህ ሐቅ ነው ብለን ያመንበትን እንድንከተል ፈቅዶልናል። በአሕካም ጉዳይ እዚሁ ምሳሌ ላይ ብንመጣ ከሩቁ ቀጥ ሲሉ እጅ መያዝ፣ እጅ መያዝን የሚጠቁሙ መረጃዎችን ለያዙ ሰዎች እጅ መያዝ ምንድን ነው? ሐቅ ነው ለነሱ አይደል? እጅ እንለቃለን የሚሉ ደግሞ እጅ መለቀቅ ነው ያለበት ወይም እጅ መለቀቅ ያለበት መሆኑን የሚጠቁሙ ሐዲሶችን የያዙት ደግሞ ያ አቋማቸው ለነሱ ምንድን ነው? ሐቅ ነው። ሁለቱም በሐቅ ላይ ነው ያሉ። ይሄኛውም ሐቅ ላይ ነው ያለው፣ ይሄኛውም ሐቅ ላይ ነው ያለው። ምክንያቱም ሁሉም መረጃ ስላለው ማለት መረጃን ነው እየተከተለ ያለው እንጂ ልብ ወለዱን አይደለም። በእንደዚህ አይነቱ ጉዳይ ላይ ተቻችሎ ዑድር ተሰጣቶ ሊኬድ ይችላል። በአቂዳ ጉዳይ ግን አንዱ ከአላህ ውጭ ላለ አካል እያረደ፣ አንዱ ከአላህ ውጭ ላለ አካል እየሰገደ ኹድ ቢየዲ ያ ረሱለላህ እያለ የአላህ መልእክተኛ ሆይ እጄን ያዙ ይድረሱልኝ እያለ ልጅ ስጡኝ እያለ አብሉኝ አጠጡኝ አክብሩኝ ከበሽታ ያድኑኝ ጀነት አስገቡኝ ሸፊዕ ሁኑኝ እያለ እየለመነ ከእንደዚህ አይነቱ ሰው ለእንደዚህ አይነቱ ሰው ዑድር ሰጥቶ ማለት ያለበት ስህተት ስህተት አይደለም ብሎ ማለት አዎ ጃሂል ከሆነ ዑድር ይሰጠዋል። ጃሂል የሆነ ሰው ይሄንን ስራ በመስራቱ ካፊር አይባል። ይዓለም መጀመሪያ እንዲያውቅ ይደረጋል። ሐቅ ይብራራለታል። ከዛ በኋላ ነው ሌላው ነገር። ግን ይሄ ሰውዬ ጃሂል ነው ተብሎ ባለበት ጥፋት ላይ እንዲቆይ አይደረግም። ዑድር ሰጠነው አናልኩ እሱ ስላላወቀ ነው ለቀብር የሚያርደው ስለዚህ አትናገሩት አይባልም። ይነገረዋል። ያለህበት መንገድ ስህተት ነው ሐቁ ይሄኛው ነው ተብሎ ዳዕዋ ይደረግለታል እንጂ ስላላወቀ ነው ተብሎ ዑድር እየተሰጣጦ መኖር የለም። ከዚያ ውጭ አህሉ ሱና ወልጀማዓዎች ኢብኑ ዑሰይሚን ረሂመሁላህ እዚህ ላይ ስለ ኺላፍ ከተነሳ ይቀር ኺላፍ ሁለት አይነት ኺላፍ አለ። እክትላፍ ነው። እክትላፍ ተነውዕ እና እክትላፍ ተባድ ይባል። እክትላፍ ተነውዕ ማለት የአይነት ልዩነት ነው። የአይነት ልዩነት ማለት ሁለቱም ተቃራኒዎች ሐቅ ላይ ሊሆኑ የሚችሉበት ልዩነት ነው። ያኛውም ሐቅ ላይ ነው፣ ይሄኛውም ሐቅ ላይ ነው። ይሄ ሊሆን የሚችለው ምን ላይ ነው? አቂዳ ነክ ያልሆኑ ጉዳዮች ላይ ነው። እስካሁን ያነሳሁት ምሳሌ ሊሆን ይችላል። ከሩቁ ቀጥ ሲሉ እጅ መያዝ ወይም ወደ ስጁድ ሲወርዱ እጅ ነው መቅደም ያለበት፣ ጉልበት ነው መቅደም ያለበት። በዚህ ኺላፍ አለ በዑለሞች መካከል። አንዳንዱ እጅ ይቅደም ይላል፣ አንዳንዱ ጉልበት ይቅደም ይላል። ጉልበት ይቅደም የሚለው ዑለማ መረጃ አለው። እጅ ይቅደምም የሚሉት ዑለሞች መረጃ አላቸው። አላህ ዘንድ ግን ሐቁ አንድ ነው። አላህ ሐቁ አንድ ነው ብሎ አንዱን እንጂ እንዳትከተለው አላለም። ለዑለሞች በሩን ከፈተላቸው አላህ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ሐከመ አልሓኪሙ ፈጅተሀደ ፈአሷበ ፈለሁ አጅራን ወኢዛ ሐከመ አልሓኪሙ ፈጅተሀደ ሱመ አኽጠአ ፈለሁ አጅሩን ዋሂድ ብለዋል። አንድ ዓሊም የሆነ ሰው መረጃ ደርሶት አቂዳ ባልሆነ ጉዳይ ላይ ማለት እምነት ነክ ባልሆኑ ጉዳዮች ላይ ተግባራዊ በሆኑ ጉዳዮች ለምሳሌ በሶላት አስተጋገድ፣ በጾም አጽዋጽዋን፣ በውዱ አደራረግ በመሳሰሉት ማለት ወይም በሐጅ ስነ ስርዓት ዙሪያ ከእምነት ጋር ባልተያያዙ በልብ ውስጥ ከማመን ጋር ባልተያያዙ ነገሮች ማለት ተግባራዊ በሆኑ ጉዳዮች ላይ የደረሰውን መረጃ አይቶ መርምሮ በዛ መረጃ ላይ ኢጅቲሃድ አድርጎ ጥረት አድርጎ የደረሰበትን ውጤት ይከተላል። ከዛ በኋላ ያ የደረሰበት ውጤት አላህ ዘንድ ሐቅ ከሆነው ጋር ከገጠመ ሁለት አጅር አለው። አላህ ዘንድ ሐቅ ከተባለው ተቃራኒ ከሆነ ግን አንድ አጅር አለው ይላሉ። አይወቀስም። ዓሊ ሲሳሳትም አይወቀስም፣ ጥረት አድርጎ ትክክል ሲሆንም አይወቀስም። ግን ዓሊም ነው አጅር ያገኛል ብሎ በስህተቱ መከተል ለመወሰን አይፈቀድም። ለዛ ነው ሁለቱም ተቃራኒዎች በሐቅ ላይ ሊሆኑ የሚችሉበት ልዩነት የተባለው። ይሄ እክትላፉ ተነውዕ ይባላል። ሁለቱም ተቃራኒዎች ሐቅ ላይ ሊሆኑ የሚችሉበት አንዱ አንዱን ሊተች፣ አንዱ አንዱን ሊነቅፍ የማይገባበት የሆነ ልዩነት ማለት ይሄ እክትላፉ ተነውዕ ይባል። ሌላው ሁለተኛው ልዩነት እክትላፉ ተባድ የሚባል እክትላፉ ተባድ ማለት በቃ የመቃረን ልዩነት ማለት አንዱ በግራ ይሄዳል ሌላኛው በቀኝ አንዱ ወደፊት ይሄዳል አንዱ ወደኋላ ይሄ በምን ጉዳይ ላይ ነው የሚመጣው እምነት ነክ በሆኑ አቂዳ ነክ በሆኑ ጉዳዮች ላይ ነው አንዱ አላህ አንድ ነው ይላል ሌላው አላህ አንድ አይደለም ይላል አንዱ አላህ ግኝ ነው አለ ይላል ሌላው ደግሞ አላህ የለም ይላል ወይ ደግሞ አላህ አላው ግን በየቦታው ነው ያለው ይላል ወይም አላህ አለ ግን ከአርሽ በላይ አይደለም ይላል እንዴ ተቃራኒ የሆኑ ነገሮች አንዱ አላህ ባህሪዎች አሉት ሲል አከ ላይ ያለው ይሄኛው ሰው ደግሞ መጥቶ አላህ ባህሪ አለው አይባልም ስምም የለውም ባህሪም የለውም ብሎ ኢንካር ያደርጋል አንዱ ነብዩ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ነው ይላል ሌላው ደግሞ እሱ ያላህ መልእክተኛ አይደለም ይላል አንዱ ያላህ መልእክተኞች ረሱሎች ከወልይ በላይ ናቸው ሲል ሌላው ይመጣና አይደለም ወልይ የሚበልጥበት አጋጣሚ አለ በልይ ይበልጣል ይላል ከረሱልና ከነብይ ወልይ ይበልጣል ብሎ ይመጣል እንደዚህ አይነቶቹ ልዩነቶች እኽትላፉ ተባድ ይባላሉ ምንም ተቻችለው ሊኖርባቸው የማይችሉ ልዩነቶች ናቸው እየተራረሙ ካልሆነ በቀር ዝም ሊባባሉ የማይገባበት የሆነ ልዩነት ነው በእንደዚህ አይነት ልዩነቶች ላይ አንድ ሆኖ መኖር መጓዝ አይቻልም ግዴታ ያለብን ምንድነው እንደዚህ አይነት ልዩነቶች ከተፈጠሩ የተሳሳተውን ሰው በመረጃ ማረም ነው ማስተካከል ነው ደሊሉን ያሳዩ እንጂ አይቱም መረጃ ሊኖረው ይችላል ነብዩ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ አይደሉም ያለው ደሊል ሊኖረው ይችላል የታየው ነገር ሊኖር ይችላል የሰማው ነገር ሊኖር ይችላል ወስ ላይ ተሰማው ስሜት ሊኖር ይችላልና ሙስሊምን ይስካለ ድረስ አቋሙን አክብረንለት ለምንኖር ይገባል አይባል አንዱ ሷሐቦች መከበር አለባቸው ሲል ሻዓ ይመጣና ሷሐቦች መስተደብ አለባቸው ይላል እንደውም የሙስሊምነት ማረጋገጫ ሷሐቦችን መጥላትና ማጣጣም እንዴት ነው አንድም ይሆን ይሄ ነው እንግዲህ ኢኽቲላፉ ተባድ ጭራሽ የመቃረን ፖዚቲቭና ኔጌቲቭ የሆነ ማለት ሊገናኝ ሊቀራረብ የማይችል ልዩነት ማለት ይሄን አንዱ ካልጠፋ በቀር ሁለቱም የየራሳቸውን አቋም ይዘው ሊኖሩበት የማይችሉበት ልዩነት ላቡድ ባጢል ላይ ያለው ሐቅ ላይ ወዳለው ሰው መጥቶ አንድ መሆን አለበት ይሄ እኽትላፉ ተባድ ይባል ወላህ ሱና ወልጀማዓ መንሃጅ ስንመጣ ኢብኑ ዑሰይሚን ረሂመሁላህ አህሉ ሱና ወልጀማዓዎች አቂዳ ነክ ባልሆኑ ጉዳዮች ላይ መለያየታቸውን ማበን በእነዚህ ጉዳዮች ላይ ያላቸው ልዩነት ከመቻቻላቸው የተነሳ ይላሉ። ሐታ ውዱ ያለው ሰው ውዱ የለውም ብሎ የሚያስበውን ሰውዬ ተከትሎ ይሰግዳል ይላሉ። ይህ በጣም መሰረታዊ የሆነች ምሳሌ ናት። ጠቃሚ የሆነች ምሳሌ ናት። አልሱና ወልጀማዓ በመካከላቸው በተቻላቸው መጠን ልዩነትን እያጠበቡ አንድነትን ለመፍጠር ጥረት እንደሚያደርጉ ጥሩ የሆነ ምሳሌ ነው። ውዱ ያለው ሰው ውዱ የለውም ብሎ የሚያስበውን ሰው እየተከተሉት ይሰግዳል እንዴት ነው ይሄ ሊሆን የሚችለው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ምን ብለዋል የግመል ስጋ የበላ ሰው ውዱ ያድርግ ብለዋል የግመል ስጋ መብላት ውዱ እንደሚያሳጣ ተናግረዋል ግልጽ በሆነ ሐዲስ ሌሎች ዑለሞች ደግሞ መጡ ወይ ይሄ ሐዲስ አልደረሳቸው ሊሆን ይችላል አው ደግሞ ይሄንን ሐዲስ በሆነ ዋቂዓ በሆነ ጊዜ በተከስተ ክስተት ብቻ ገድበው ነብዩ ሰለላሁ ዐለይሂ ወሰለም በዚያ ሐዲስ ለማለት የፈለጉት ሁሉ ጊዜ የግመል ስጋ በተበላ ቁጥር ውዱ ትፈታላችሁ ማለት አይደለም በሰዓቱ የሆነ ነገር ማስተላለፍ ፈልጎ ያን መልእክት አስተላልፈውበታል ብሎ በማሰብ አንዳንድ ዑለሞች ወይ ደግሞ የሐዲስ አልደረሳቸው እነሱ የሚያውቁት በሐዲስም በቁርአንም ውዱ የሚፈታው ወይ በፈስ ወይ በሽንት ወይ በሰገራ ወይ እንቅልፍ በመተኛት ወይ በሐይድ ወይ ጀናባ በመሆን በመሳሰሉት ከዚያው ውዱ የሚያስፈታ ነገር የለም ብለው መብላት ወደ ሆድ የሚገባ ነገር ውዱ አያስፈታም በሚለው ቃዒዳ መሰረት የገመል ስጋ መብላት ውዱ አያስፈታም የሚል አቋም ላይ ደረሱ። ሁሉም አቂዳቸው አንድ ነው። ሁሉም ያህሉ ሱና ወልጀማዓ መንሃጅ ነው የሚከተሉት። ቁርአንና ሐዲስን በሰለፎች አረዳድ ይረዳሉ። ይሄ ግን የፊቅህ ጉዳይ ነው። የአህካም ጉዳይ ነው። የአቂዳ ጉዳይ አይደለም። የውመል ቂያማ አላህ ሱብሓነሁ ወተዓላ ፊት ስንቆም የምንጠየቅበት ውዱ የግመል ስጋ በበላ ሰው ዙሪያ አቋምህ ምን ነበር ተብለን የምንጠየቅበት አይደለም። የኢዕቲቃድ ጉዳይ ሳይሆን የአመል ጉዳይ ነው። አላህ ጋር የምንቃረብበት የሆነ ስራ ነው። ከዚያ አሉ እነዚህ ሁለት ሰዎች አንዱ የግመል ስጋ መብላት ወደ ያስፈታል ብሎ ያስባል። ይሄኛው ደግሞ አይ ይሄ ሐዲስ እንደዛ ለማለት አይደለም የተፈለገበት። ሌሎች የሚጠቁሙ ሐዲሶች አሉ ከነሽንት ከነሰገራውጭ ሌላ ውዱ የሚያስፈታ ምንም ነገር እንደሌለ የሚጠቁሙ መረጃዎች ስላሉ እኔ እነዛ መረጃ ነው የሚይዘው ብሎ የግመል ስጋ መብላት አያስፈታም ይላል። እኔ ሁለት ሰዎች አሁን በአንድ ሰዓት ቢገናኙና የግመል ስጋ ቢበሉ አንድ ላይ ያስፈታል በሚለው ሰውዬ ሁለቱም ውዱ ፈተዋል አይደል? አያስፈታም በሚለው ደግሞ ሁለቱም ውዱ አልፈቱም። ከዛ በኋላ ውዱ አያስፈታም የሚለው ሰው ኢማም ቢሆን ያስፈታል የሚለው ሰውዬ በእኔ አስተሳሰብ አንተ ውዱ ስለሌለህ አንተን ተከትዬ አልፈቅድም አይልም። እንደዛ አይለው። ምክንያቱም ያ ሰውዬ አምኖበት የያዘው ነገር ነው፣ ኢጅቲሃድ ጉዳይ ነው። መረጃዎቹ አጥግበው አሳማኝ ሆኖ አግኝቷቸው ይሄን ያብራሩ ዑለሞችን ተከትሎ ነው ይሄ ነው የተጓዘው። አው ደግሞ ይሄኛው ሐዲስ አልደረሰው ሊሆን ይችላል። ስለዚህ ይሄ ሰውዬ ቢያስፈግድ ምን ያደርጋል? በራሱ አስተሳሰብ ውዱ አለይ ብሎ ስለሆነ የሚያስበው በዛ አላህ ይጠይቀው። እንደኛ ግን ይሄ ሰውዬ ውዱ አለኝ ብሎ እስከሆነ ድረስ የሚያስፈግደው ተከትለን መስገድ አለበት። እስከዚህ ድረስ በመካከላቸው ያሉ ልዩነቶችን ያጠባሉ። ይሄ እንግዲህ اختلاف ምን ይባላል? اختلاف التنوع ይባላል። ሁለቱም حق ላይ ሊሆኑ የሚችሉበት መለያየት ያባክካም ጉዳይ በዚህ ጉዳይ ማለት አቂዳ ላይ ከሆነ ደግሞ በጭራሽ ምንም ድርድር የለም። ባህስና ወልጀማዓ መንሐጅ ግዴታ ወደ አንዷ የحق መንገድ ሁሉ ምስካል መጣ ድረስ መቻቻል አው ዝም ብሎ ዝም ተባብሎ መኖር የሚባል የለም። حقን መናገርና ማስተካከል እነዛን ሰዎች ግዴታ ይሆናል ማለት ነው። ይህ ሲባል ጥያቄ ሊነሳ ይችላል። ስለዚህ አንድ ሰው ሽንት ቤት ደርሼ በመምጣቴ በመሽናቴ ውዱ አልፈታም ብሎ ካሰበና ካመነበት ከዛ በኋላ ኢማም ሆኖ ቢያሰግድ ውዱ አልፈታሁም ብሎ እስካሰበ ድረስ እሱን ተከትሎ መስገድ ይቻላል ወይ ሊባል ይችላል። አእምሯችን ላይ ሊያቃጥል ይችላል። ላ ይሄ በጭራሽ አይባል። ማን ቃለ هذا القول ኢማን ነው ይሄን ያለ ዓሊም የትኛው ቁርአን የትኛው ሐዲስ ነው ይሄን የሚጠቁመው? አለ በቁርአን በሐዲስ አውቀ ዑለሞች ሙዕተበር ከሆኑ ቦታ ከሚሰጣቸው ግምት ውስጥ ከሚገቡ ዑለሞች ሽንት ቤት ደርሶ መምጣቱ ጋር ያስተሳሰን ደርሶ ስላቸው ያው ኪናያ ነው አሽሙር ነው ገብቶ የወጣ ሁሉ ሽንት ቤት ለመጥረግ የገባ ሰው ውዱ አይፈታም። ለመጸዳዳት ካልሆነ በቀር ይሄ ኪናያ ነው አሽሙር ነው። ተጸዳድቶ የመጣ ሰው ውዱ አይፈታም ያለ ዓሊም የለም። ማንን ዓሊም ተከትሎ ነው ይሄን አቋም የያዘው? የትኛውን መረጃ ተከትሎ ነው ይሄን አቋም የያዘው? ለዚህ ይሄ ሰውዬ ብቻውን ነው እየኖረ ያለው፣ ከማንም ጀማዓ ጋር አልተቀላቀለም፣ ስህተት ላይ ነው። ይሄን ሰው አንከተለው። ሺህ ጊዜ ውዱ አለ ብሎ ቢያስብም እንኳን አንከተለውም፣ ውዱ ስለሌለው ማለት። በሁለቱ መካከል ሰፊ ልዩነት አለው። ያኛው መረጃ ስላለ ነው እጅሃድ አድርገው ዑለሞች ይሄ ውዱ መፍታትን አይጠቁምም የሚል ድምዳሜ ላይ ስለደረሱበት ነው። ዞሮ ዞሮ ግን ሐቁ ምንድነው? ሐቁ በግልጽ መረጃ የሚጠቁመው ነገር ምንድነው? የግመል ስጋ የበላ ሰው ውዱ ይፈታል። ሐዲሱ ግልጽ ስለሆነ የግመል ስጋ የበላ ሰው ውዱ ይፈታል። ከዚያ በኋላ ውዱ ማድረግ ይጠበቅበታል። በግመል ስጋ የተሰራ ወጥ ወይም መረቅ የጠጣ ሰው ግን ውዱ ይፈታል አይፈታም ብለዋል ኢብኑ ዑሰይሚን ረሂመሁላህ። የግመል በግመል ስጋ የተሰራ ወጥ የበላ ወይም መረቁን የጠጣ ሰው ይሄ ውዱ አይፈታም ስጋውን በቀጥታ እስካልበላው ድረስ ብለዋል። فلا يصلح اخر هذه الامه يزيتن ما يمترشات ولد ليستكاكلات አይችልም الا ما اصلح اولها የመጀመሪያውን የሶሐባውን ትውልድ ያስተካከለው ነገር እንጂ እኛንም የሚያስተካክለን ነገር አይኖርም። እነሱን ያስተካከላቸው ቁርአንና ሐዲስን በመጨበጣቸው ነው ልቦለዳቸውን መከተል ተተው ማለት ነው። فالحاصل ዞሮ ዞሮ የዚህ ሁሉ ውጤት ማጠቃለያው انه لا بد من تمييز الامور وتمحيصها ነገራቶችን መለየትና ማጣራት ያስፈልጋል ግዴታ ነው። ሁሉንም ነገር አግበስብሶ መውሰድ አያስፈልግም ማለት ነው። በተለይ ዒልምን በተመለከተ ዒልምን መማር ቂራአት መቅራትን በተመለከተ ለው የዲን ትምህርት አስተምራለሁ ብሎ የተቀመጠ ሰው ሁሉ የዲን ትምህርት ነው የሚያስተምረው ተከክለኛውን ዲን ነው የሚያስተላልፈው ማለት አይቻለም ይሄ ሙሐኑ ማን ላይ መማር ማን ላይ መቅራት እንዳለብን ዒልምን ከማ መውሰድ እንዳለብን ማጣራት ያስፈልጋል እንጂ ገሌ ጠምጠምጠምጠሞ ጢሙን አሳድጎ ሸክ ነኝ ብሎ ተቀምጧልና ስለዚህ እሱ ላይ መቅራት አለብኝ ወይም ገሌ ወጣት ማንም ይሁን ማን ወንድም ይሁን ሴት አዳዕዋ አረጋለሁ አስተምራለሁ ብሎ ስለተነሳ የሱን ዳዕዋና ዒልም መከታተል አለብኝ ልንል አይገባም ማጣራት አለብን ኢና ሀዘ ልዕልም ዲኑን ፈንظሩ አመን ተእኹዙነ ዲነኩም ዲናችሁን ከማን እንደምትወስዱ እወቁ እውቀት ማለት ዲን ነው ብለዋል ኢብኑ ሲሪን ረሒመሁላህ ከማን መማር እንዳለባችሁ አስተውሉ ዝም ብላችሁ ልታግበሰብሱ አይገባም ብለው ተናግረዋል እዚህ ላይ ብዙ ጊዜ አንስተነዋል እንደ መረጃ የሚጠቀስ ነገር አለ ዒልም ከየትም ይምጣ ከየት መማር ይቻላል ዒልምን ከየትም አቅጣጫ ሄዶ መፈለግ ይቻላል ቢድዓ ሰሪም ይሁን በሐቅ ላይ ያለም ይሁን በጥመት ላይ ያለ ዞሮ ዞሮ ሐዲስ እስካቀራ ድረስ ቁርአን ተፍሲር እስካስተማረ ድረስ ኪታብ እስካቀራ ድረስ ያንን ኪታብ እሷ ተገዝ ሄዶ መማር ይቻላል ለማለት እንደ መረጃ ከሚጠቀሱ ሹባሃዎች ውስጥ አንዱ ምንድን ነው አቡ ሁረይራ ረዲየላሁ አንሁ شيطان ابليس من استمرواچوال ليله ليله ستተኛ አየተ الكرسي ይቀርተተኛ شيطان አይቀርብም ብሎ ነግሯቸዋል ይሄን እንደመረጃ ይጠቁሙታል ነገሩ ምንድነው አቡ ሁረይራ رضي الله عنه የፈደቃ ገንዘብ ነብዩ صلى الله عليه وسلم እንዲጠብቁ አዘዋቸው እየጠበቁ ሌሊት የሆነ ሽማግሌ ሰው መጥቶ ከዛ ንብረት ሲዘርፍ ተመለከቱ ያዙትና አንተ ሰው ምንድነው የምታደርገው ሲሉ ተባከለ ቀቀኝ እኔ ብዙ ቤተሰቦች አሉ ይደካማ ሰው ነኝ ካሁን በኋላ ደግም ያልመጣም ብሎ ቃል ገብቶላቸው ለቀቁት አውፋሉለት ከዛ ኸበሩን ሄደው ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው በማግስቱ ምን አሏቸው ደግሞ ይመጣል ሸቱን ነው እንደዛ ያለ አሏቸው ሄዱ በማግስቱ አሁንም ለሊት ያው ሰውዬ ሲሰርቅ ተመለከቱ ሲይዙት ልክ እንደዛው አላቸው ደካማ ነኝ የብዙ ቤተሰቦች አስተዳዳሪ ነኝ እባክህ ለቀቀኝ ደግም ያልመጣም ማለት ነው ከዚያ በሁለተኛው በሶስተኛው ወላሁ ዓለም እርግጠኛ አይደለሁም ሲይዙት ምን አለ እኔ የሆነችን ንግግር ላስተምርህ ወይ ያችን ንግግር ካልክ ሸይጣን አይቀርብህም ማታ ማታ ስተኛ እሱ ምንድነው ልተኛ ስትል አየተል ኩርሲይን ከቀራ ሸይጣን አይቀርብህም ብሎ ነገራቸው ስለዚህ አቡ ሁረይራ ከሸይጣን ዒልም ወስደዋል እውቀት ተምረዋል حتى ከኢብሊስ እንኳን አላህ ከረገመው ፍጡር ዲን ተምረዋል ስለዚህ ዲን ለመማር ከማንም ይሁን ከማን መማር ይቻላል ይላል ይሄ እንደውም ለነሱ ሳይሆን መረጃ የሚሆነው بالحجه عليهم በነሱ ላይ ነው ማስረጃ የሚሆነው كما قال الشيخ الاسلام ابن تيميه رحمه الله من بلوان በየጊዜው ሙፍቲዎች የሚያመጡት መረጃ በራሳቸው ላይ ማስረጃ ነው የሚሆነባቸው ይላል እንዴት ነው ማስረጃ የሚሆነባቸው አቡ ሁረይራ رضي الله عنه አንደኛ ከሸይጣን ትምህርት ለመማር ነው የሄዱት ፈልገው ነው የሄዱት ወይስ በአጋጣሚ የሰሙት ወቀት አንድ ይሄን ነው ኢብሊስን ሸኻ አድርገው ይዘው እሱ ላይ ቁርአን ልቅራ ብለው ኪታብ ይዘው ሄደው ነው የተማሩ ወይስ ደግሞ በአጋጣሚ እሱ የሆነች ወቀት ለንገረህ ብሎ ነው የነገራቸው አንድ ይሄን ነው ሙብተዲ መጥፎ አመለካከት ያለው ሰው ያጠገብ ወቀት ለመማር መሄድና ከዛ ሰውዬ የሆነን ሐቅ የሆነን ንግግር ሲሰሙ ሐቅ ስለሆነ ያን ነገር መቀበል የተለያየ ነገር ሁለተኛ ነገር አቡ ሁረይራ رضی الله عنه ይሄን ነገር ሸይጣን ነገረኝ ስለ ቁርአን ስለወራይ ብሎ ጠጥ ብለዋል አዎ እነተህ ነው ብሎ ቀጥታ አየተል ኩርሲ ይቀርተዋል ላ አላደረጉ አመሳከሩ ሂደው ነብዩ صلى الله عليه وسلم ጋር ሂደው ይሄ ሰውዬ አሁንም መጥቶ አየተል ኩርሲ ማታ ከቀራህ ምንም ሸይጣን አይቀርብም አለኝ ብለው አመሳከሩ ሂደው ከዚያ ነብዩ صلى الله عليه وسلم ምን መልስ ሰጣቸው صدقك ولكنه كذوب አዎ حق ነግሮሃል ግን እሱ ውሸታም ነው ሲፈጠር ውሸታም ተደርጎ የተፈጠረ ነው ሸይጣን ግን እቺ የነገረህ ነገር حق ናት ብሎ ያረጋግጡላቸው ከዚያ በኋላ ነው አቡ ሁረይራን ዒልም ይወስድ ለን ወደ ምንድን ነው ሄዱት አቡ ሁረይራ ወደ ማረጋገጥ ሄዱ አፍለን እሱ ሸይጣንን አስተምረይ ብለው አልሄዱ በአጋጣሚ ነው ይሄን ዒልም የሰጣቸው ከዛም በኋላ ራሱ አላመኑትም ሂደው ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው ዛሬ ነብዩ ሰለላሁ ዐለይሂ ወሰለምን ማግኘት አይቻልም ቁርአንና ሐዲስ ግን አለ ዑለሞች አሉ ስለዚህ ከዛ ሙብተዲ የሰማነው ነገር ባጋጣሚ እንኳን ሐቅ መሆኑን ካረጋገጥን በኋላ ሐቅ ከየትም ማጣጫ አይምጣ መቀበል ግዴታ ነው። አንድ ይሁዲ አንድ ክርስቲያን አንድ ሙብተዲ አንድ ሽርክ የሚሰራ ሰው ሐቅ የሆነችን ንግግር ከተናገረ እሱ ስለተናገረው ሳይሆን ነገሩ በቁርአንና በሐዲስ ሐቅ ስለሆነ እንቀበላለን። አንከደም ወንሳኔ አንድ ካፊር መጥቶ ቀብር ውስጥ ቅጣት አለ ቀብር ውስጥ ጀነትም አለ ቅጣትም አለ ጥሩ ለሰሩ ሰዎች ጀነት መጥፎ ለሰሩ ደግሞ ቅጣት አለ ቢል አይ ክርስቲያን ስለሆነ ይሄን የተናገረው አላምንም እንላለን አንልም ሐቅ ነው ይሄ ቁርአንና ሐዲስ ከሱ በፊት መጀመሪያ እነዚህ ነገሮች ሐቅ መሆናቸውን ነግረውናል ስለዚህ የሰውዬ ቁርአንና ሐዲስ ውስጥ ያለውን ሐቅ ነው የነገረን እንቀበለዋለን ግን ከዚህ ካፊር አጠገብ እስኪ ስለ ቀብር ውስጥ ስላለው ሁኔታ አስተምረይ ብለን አንሄድም ዒልምን ከሱ አንፈልግም በሁለቱ መካከል ያለው ልዩነት ሊታወቅ ይገባል እና ይሄ ታሪክ እንደውም በእነሱ ላይ ማስረጃ ይሆናል እንጂ በሰህተት ላይ ካለ ሰው ዒልምን ለመፈለግ ጉዞ ማድረግ የማይፈቀድ መሆኑን የሚጠቁም መረጃ ነው።